ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ የመጣ እህል ውሃ ጠላ ገባ ስታታ ምን ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር ምን ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር በፍቅርሽ ማይበል ናላ የታወቁ ማቆሰው ሁሉ ተሳሳተኝ በፍቅርሽ ማይበል ናላ የታወቁ ማቆሰው ሁሉ ተሳሳተኝ በፍቅሪ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ የመጣ እህል ውሃ ጠላ ገባሁ ተሳሳተኝ በፍቅርሽ ማይበል ናላ የታወቀ ማቆሰ ሁሉ ተሳሳተኝ በፍቅሪ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ